السلام عليكم ورحمة الله وبركاته. الحمد لله الذي أنزل على عبده الكتاب ولم يجعل له عوجا، الصلاة والسلام على من أنزل عليه طه ما أنزلنا عليك القرآن لتشقى، وعلى آله وأصحابه ومن سار على نهجه واتبع سنته إلى يوم الدين. أما بعد، يه يلة جمعة شعبان هيا مست أن شرات متو سلاسة سدست يه قرآن تمهرتن باله سامنت وقف مالت من مالت اندهوننا يوقف فاينت وچن تكلف على ملكو ايتن وقف لارات اندمي كفلنا انزي يوقف فاينت وچن بكتا يدرسنا يدلن بلن قومنال نهو زاري والله فقاد انزي ارات يوقف فاينت وچن اترب على ملكو لمايت الموكرالن الوقف الاختباري اندزي هو دقمو الانتظاري اختيارنا اضطراري بلو يكفلوتال اختباري بلو مالت استماري قرآن يستمار سالة بمفتن بسكزي عنديت كلمة لاي عنديت قال لاي عنديت اندامي قوم بمي قوم بسكزي يفدلو يمجرشاو فدل بمملكو اندامي كرا لما وك لفتنو يشرا يه لاختبار سلهونا لفتنا سلهونا من يأكل اندى تردى لما وك سلهونا منم شجر اللوم يتشال بتا مربوطة يتسافو هلو بتا مفتوحة يتسافو هلو عندزه إدغام يميد الرجالة إظهار يميد الرجالة كتلن سنكرا يميد علنا يقوم نبت عندهون يمين نبب في دلالة عندزهن هلو لما وك بميل بفدنا ساعات زيقا قوم ببال منم شجر اللوم هي يتشال زي يميد شال أقوى قوام ملوست እንመደበዋለን ከጥሎ መከራት ከፈለገ ከዛው ካቆመ በስ ጀምሮ መከራት ይቻል ከሆነ ከጥሎ ካለው ቃል ጀምሮ ይቀራል ማነው የሚበላሽ ከሆነ ግን ወደ ኋላ ተመልሶ አያይዞ መከራት ይተበቅበታል ሁለተኛው الوقف الانتظاري ነው انتظار ማለት መጠበቅ ማለት ነው ይሄ የሚሆነው የተለያዩ ሪዋያዎች አሉ ብለናል ካሁን ቀደም አንድ ተማሪ የተለያዩ ሪዋያዎችን አቀራሮችን በሚቀራበት ጊዜ አንዲት ቃል በሶስት መልኩ በአራት መልኩ በአምስት መልኩ በስድስት መልኩ ሁሉ ልትቀራ ትችላለች አንድ ከሊማ ላይ አንድ ቃል ላይ ሶስትና አራት ከዛም በላይ አቀራሮች አሉ በአንድ ጊዜ የቁርአን አቀራሮችን ሰባቱን ወይም አስሩን አቀራሮችን የተማረሳለ አንድ ተማሪ አስተማሪው አንዲት ቃል ላይ ቆሞ ሁሉንም አቀራሮችን እንዲያሰማው ይፈልግ እንደሆነ ቢቆም ችግር የለው ለምሳሌ ኢህዲና ሲራጣ ፋቲሃ ይቀራ አስራጣ የሚለው በሳድ ተቀርቷል ኢህዲና ሲራጣ ተብሎ እንደዚሁ በሲን ተቀርቷል ኢህዲና ሲራጣ ተብሎ እንደዚሁ በሲንና በሳድ መካከለኛ የሆነ አቀራርም አለው ኢህዲና ሲራጣ ተብሎ ይቀራል الصراط ميلو قال لي قومو سوستون مقراروشن اندي اسمو كفلغة ليلوشم قالوش لي امستارات تقراروشن ورالو ياشي قال لي مقومي تفلغو لانتظارنو ليلوش قراروش قالو نزيان قراروشن هلو جرسو اندي الفتبرونونا يهم منم شكري لهم كتلو سي قرا معنو كفيتن يوغ يتايز قال هون كتلو يالون قال كرتو ይከተላል ካልሆነ ግን ተያዘ ከሆነ ደሃላ ተመልሶ አያይዞ መከራት ይኖርበታል ሌላውና ሶስተኛው الوقف الاضطراري ነው مهم የሚባለው ይሄ ነው الاضطرار ማለት ተገዶ መቆም ማለት ነው ይሄም የሚሆነው ትንፋሽ አጥሮስ ሊሆን ይችላል አሊያ ደግሞ ለማስነጠስ ሊሆን ይችላል እንደዚሁ ደግሞ ቁርአን እየቀራ ሳለ በማልቀሱ ቆሞ ሊሆን ይችላል ኢጥራር ነው ከአቅም በላይ ነው መቆም ይቻላል የተኛውን ቦታ ላይ መቆም ይቻላል ላይ ከልፍላሁ ነፍሰን ኢላ ወሰዓ ተገዶስ ሆነ ድረስ ማለት ነው በዚህ መልኩ የቆመ ሰውም ሲጀምር ካቆመበት ቀጥሎ መከራቱ ምንም ችግር ካልየለውና የቆመበት ቃል ከፊተኛው ጋር የተያዘ ካል ሆነ ከዛው ቀጥሎ መከራት ይችላል ማዕናው የተያዘ ከሆነ አሊያ ደግሞ መጥፎ ትርጉም የሚሰጥ ከሆነ ወደ ኋላ ተመልሶ ወይም ከአያው ይጀምራል አሊያ ደግሞ ቀጥሎ ካሉ ከሊማዎች ቀርቶ ማስተካከል ይኖርበታል አራተኛውና የመጨረሻው الوقف الاختياري ነው الوقف الاختياري ለማለት በመርጫ በራሳችን ፍላጎት የምንቆመው አቋቋም ማለት ነው ምንም ሳይገደድ እንደዚሁ ደግሞ ለፈተናም ሳይሆን እንደዚሁ ሌሎች አቀራሮችን በዛች ቃል ላይ ያሉ አቀራሮችንም አያይዞ ለመቅራት ሳይሆን ተገደም ሳይሆን በራሱ ፍላጎት የቆመ እንደሆነ ይሄን በመሰረቱ ምንም ችግር የለውም ይቻላል መቆሙ መጥፎ ትርጉም እስካልሰጠ ድረስ አሊያ ደግሞ ከጥሎ መቅራት እዚህ ጋር ግዴታ ነው እስካልተባለ ድረስ በሚከተልበት ጊዜ ማዕናው የተያዘ ከሆነ ወደኋላ ተመልሶ ይጀምራል ካልሆነ ከቆመበት ይቀጥላል በሰፊው መዳሰስ ያለበትም ይሄ ነው የመጨረሻው አልወቅፉ አልኢኽቲያሪ ነው አልወቅፉ አልኢኽቲያሪ ውስጥ የሚካተቱ ሁለት አይነት ወቅፎች አሉ አንደኛው አልወቅፉ ገይሩ አልጃኢዝ የማይፈቀድ አቋቋም ይባላል ይሄም አልወቅፉ አልቀቢህ የሚሉት ነው መጥፎ አቋቋም ማለት ነው ባለፉት ደርሶች ተጠቅሷል መጥፎ ትርጉም የሚሰጥ ምናልባትም የካፍር ንግግር ነው ሁሉ የሚያስብል አቋቋሞችና አጀማመሮች አሉ ይሄም እክትያሪ ውስጥ ነው የሚካተተው ሌላኛው አልወቅፉ አልጃኢዝ ነው ወቅፍ አልጃኢዝ ለሶስት ይከፈላል الوقف التام الوقف الكافي الوقف الحسن ينوثال الوقف التام برسوله التي كفلتها السنم الوقف اللازم النزيه الوقف التام المطلق يلوثال مبرارات يلبت يهونون الوقف الجائز لما نايبت زي الوقف الجائز وقف تام يميبال الله استولي قالوا رسول شلو إذا قال لي بيكم ترقموا قلسي هنا ከቃልም አንፃር ከትርጉምም አንፃር ከጥሉ ካለው ጋር ያልተያዘ ከሆነ እዛ ላይ መቆም ወቅፍታም የሚባል የተሟላ አቋቋም ምንም ችግር ያለው ማለት ነው። እዚህ ውስጥ አልወቅፉ ላዝም ወይም ደግሞ አልወቅፉ አልዋጅብ የሚባል የወቅፍ አይነት አለ። ይሄም ማዕናው ግልጽ ይሁን ዘንድ አንድ ቃል ላይ መቆም ማለት ሲሆን ካልቆመን በስተቀር ማዕናው ግልጽ የማይሆን አሊያ ደግሞ የተሳሳተ ማዕናን የሚሰጥ ይሆን እንደሆነ እዛ ቦታ ላይ መቆም ግዴታ ይሆናል። ለምሳሌ ሱረቱል በቀራ 274 እና 75ኛው አያ ላይ ስለ በአላህ ሰላመኑ መልካም ስራ ስለሰሩ ሰዎች ሲናገር ወላ ኸውፉን አለይሂም ወላ ሁም ያህዘኑን ይላል። ስጋት የሚባል የለባቸውም ሀዘንና ትካዜም አይገጥማቸውም ይላል። እዚህ ላይ መቆም ግዴታ ነው፣ የግድ መቆም አለበት። ከተቆመ ነው ማዕናው ትክክል የሚሆነው። ያልቆምንና አያይዘን የቀራነው እንደሆነ ማዕናው ይበላሻል። ولا خوف عليهم ولا هم يحزنون الذين ياكلون الربا يعني እንደሆነ حزن ስጋት ይባል የለባቸውም እነዚያ ሪባ የሚበሉ ይሆናል። ይሄን ተልቅ ማረግ ሪባ ለሚበሉ ሰዎች መስጠት ይሆናል። በሐቂቃው ግን ሪባ የሚበሉ ሰዎች የቂያማ ቀን መቆም ሁሉ አቅቷቸው አዙሪት በሽታ እንዳለበት ሰው እየተፈተፈቱ ነው ቂያማ ሜዳ ላይ የሚቆሙት። አቋቋም ካልቻልና መቆም ያለለብን ቦታ ላይ ከቆመን ከኋላኛው ካስተሳሰብ ነው ማዕናው ይባላሻል። በመሰረቱ አያ ነው። በእያንዳንዱ አያ ላይ ቀጥ ብለን መቆም አለብን። በተለይ በተለይ ማዕናውን የማናቅ ሰዎች ከሆነን አያ ፈልገን አያው እንዳለቀ እንቆማለን። ኢና አዕጠይናከ አልከውሰር خلاص አያ ነው እንቆማለን። ቁል ሁወላሁ አሐድ እንቆማለን። ኢነ ሊልሙተቂነ መፋዛ እንቆማለን። በየአያው ላይ መቆሙ የተሻለ ነው። አንዳንድ ግን ተያይዞ ቢቀሩ ጥሩ ነው የሚባላቸው የተወሰኑ አያዎች አሉ። ለምሳሌ فويل للمصلين يبلو فويل للمصلين آيانو ندي بلن مقومو لسجاجو توي ولاتشو يتبال سلم ياسمسل فويل للمصلين الذين هم عن صلاتهم ساهم بن للشالل يلالو يلو شرق نبي بي قرآن آيا آيا لا يقوموا سنبرا فويل للمصلين إن لنا دقامي فويل للمصلين الذين هم فويل للمصلين الذين هم بلن أن يعيزوا لنا يلالو እንደዚሁ ሱረቱ አልሐሽር 7 እና 8ኛው አያ ላይ ኢነላህ ሸዲዱ አልዒቃብ በለን ቀጥ ብለን መቆም ሲገባን መቆምተን ኢነላህ ሸዲዱ አልዒቃብ ሊልፉቀራኢ አልሙሃጅሪን አልለዚነ በለን አያይዘን ብንቀራው አላህ ቅጣቱ ብርቱ ነው። ማን ላይ? ፉቀራዎች ላይ፣ ሙሃጅሮች ላይ ማለት ይሆንብናል። እንደ አይነት ቦታዎች ላይ ቀጥ ብሎ መቆም በየአያው ላይ መቆም ኢነላህ ሸዲዱ አልዒቃብ ولا خوف عليهم ولا هم يحزنون ብሎ አያ ላይ መቆም ግዴታ ይሆናል። ይህ ግዴታ የሆነውን መቆም በተመለከተ ሲሆን ሌላ الوقف القبيح የሚሉት አለ። وقف الاختياري ውስጥ ማለት ነው። وقف القبيح ብሎ ማለት معناው ሳይም والله حسابو ተያይዞ ሳለ አቋርጦ መቆም ማለት ነው። አቋርጦ መቆሙም መጥፎ ትርጉም እንዲሰጥ የሚያደርግ ማለት ነው። አስቀያሚ ቀቢህ የተባለበት ምክንያት እዛ ላይ መቆም ስለማይቻል፣ አረፍተ ነገሩም ስላልተሟላ፣ የሚሰማ ሰውም መጥፎን መልእክት እንዲሰማ ስለሚያደርግም እንዲህ አይነቱ ነገር ላይ መቆም በጭራሽ አይቻልም። ከአቅም በላይ ሆኖ ካልሆነ በስተቀር ካፈነው፣ ትንፋሹ ከተቋረጠ፣ ካስነጠሰ ኢላክሪሄ ሊቆም ይችላል። ምን ብሎ መቆሙ ግን የተከለከለ ነው። ወከዛሊክ ማዕናው ሰዎች እንዳይረዱት የሚያደርግ አቋቋምን መቆም፣ ለምሳሌ አልሐምድ ፋቲሐ እየቀራን አልሐምድ ብለን መቆምና ከዛ ሊላህ ማለት ተገቢ አይደለም። አልሐምዱ ሊላህ ብለን አያይዘን መቅራት አለብን። ወከዛሊክ አስሲራጥ ብለን መቆም አስሲራጥ ብቻ ሐቂቃ ይሄ እጅግ በጣም ሰፊ የሆነ ነጥብ ነው። አብዛኛውም የቁርአንን ትርጉም ከማወጋ የተያያዘ ነው። ጀማሪ ለሆነ አረብኛን ለማያቅ የቁርአንን ማዕና ጠለቅ ብሎ ለማይረዳ ሰው ይህን ትምህርት ማስረዳት ትንሽ ጆህድ ሊጠይቅ ይችላል። በመሆኑም አጭር መፍትሄ ይሆናል ብዬ እማምነው በቁርአን አያ አያ ላይ መቆም። እንደዚሁ ደግሞ በቁርአን አያ መሀል መሀል ላይ የሚቀመጡ ምልክቶች አሉ። ለምሳሌ ትንሽ ጂም እናገኛለን ከመስመሩ ወጣ ብሎ ማለት ነው። ጂም ካገኘን ወቅፍ ካፊ ይባላል። በቂ የሆነ አቋቋም ነው። ብንቆም ምንም ችግር የለውም። መቆም መቀጠልም ይቻላል ማለት ነው። እንደዚሁ ደግሞ ሳድና ላም ተያይዘው ተጽፈው እናገኛለን። አልወቅፍ አልሐሰን ይባላል። መቆም ይቻላል፣ ብንቀጥል ይመረጣል ማለት ነው። ሌላ ጊዜ ደግሞ ቃፍና ላም ተጽፈው እናገኛለን። አልወቅፍ ታሙል ሙጥለቅ ይሉታል። በቂ የሆነ አቋቋም፣ ጥሩ የሆነ አቋቋም ማለት ነው። መቆሙ ይሻላል፣ ብንቀጥልም ችግር የለውም ማለት ነው። ሌላ ጊዜ ደግሞ ላም ፊደል ከመስመሩ ወጣ ብላ ተጽፋ እናገኛለን፣ በትንሹ ማለት ነው። ወቅፍ አልቀቢህ የሚባለው ይሄ ነው። አስቀያሚ የሆነ አቋቋም ማለት ነው። ቁርአኑ ላይ ይሄን ስናገኝ ከመቆም ጥንቃቄ ማድረግ ይጠበቅብናል። ሚም ደግሞ ቀጥ ያለች፣ በጎን ቀጥ ያለች ሚም ከኢቅላቧ ሚም የተለየች ማለት ነው። ለኢቅላብ የምትሰጥ ሚም አለች፣ ወደ ላይ የረዘመች ናት እሷ። ቀጥ ብለህ ቁም ማለት ነው። ለምሳሌ ኢነማ የስተጂቡ አለዚነ የስመዑን እዚህ ጋር ሚም አለች ሱረቱ ለአንዓም ላይ ወልመውታ የብዐሱሁሙላህ ብለን እንቀጥላለን። እዚህ ጋር መቆም ስተን ኢነማ የስተጂቡ አለዚነ የስመዑነ ወልመውታ ብለን ብንቀራ፣ ወልመውታ ብለን እያይዘን ከቀራ ነው የሞቱ ሰዎችም ይጠቅማሉ ይሰማሉ ማለት ይሆናል። ይህም ማዕና እንዳይመጣ ሚም አስቀምጠውበታል። ኢነማ የስተጂቡ አለዚነ የስመዑን ብለን እንቆማለን። ወልመውታ የብዐሱሁሙላህ ብለን እስትእናፍ እናደርጋለን። هذا والله تعالى أعلم، صلى الله عليه وسلم وبارك على عبده ورسوله محمد. إنه كتجيودك يتعزون تمهرتاتشن هذه لي إنكم منا كتاي سامنت يا الله فكارك هنا ورمضان نونا يمي هنو كتجيودك يتعزون تبوتشن أقوما يقرآن فضيلات الرفات فتملكة أنزه يقرآن عدابوتشننا كتجيودكي يهنو هو قرآن يتعزو تمهرتاتشن ለመዳሰስ እንሞክራለን። ከዛ በኋላ ረመዳን ካለቀ በኋላ ወደ የተቀር ወደ ተጅዊድ ህግጋት እንመለሳለን። ረመዳንን በሰላም ደርሰው ጾመው አላህ ሱብሓነሁ ወተዓላ ተቀብሏቸው አጅራቸውን የቂያማ ቀን ከሚሸለሙ ባሮቹ ያደርገን። اللهم آمين اللهم آمين የዛሬ ትላዋችን የሚሆነው ሱረቱ አጣሪቅ ነው። فإلى التلاوة بسم الله الرحمن الرحيم والسماء والطارق وما أدراك ما الطارق النجم الثاقب إن كل نفس لما عليها حافظ فلينظر الإنسان مما خلق خلق من ماء دافق يخرج من بين الصلب والترائب إنه على رجعه لقادر يوم تبلى السرائر فما له من قوة ولا ناصر والسماء ذات الرجع والأرض ذات الصدع إنه لقول فصل وما هو بالهزل. إنهم يكيدون كيدا وأكيد كيدا. فمهل الكافرين أمهلهم رويدا. بسم الله الرحمن الرحيم. والسماء والطارق. والسماء والطارق. والسماء سنل مقبع كابلاي لا مالج لا موات النبب لا مشمسيانات توات عالج. والسماء نومن الأول سماء النلب سماء ميلوم الدم التصنو همست حركة وجوبا انسوالا همزو مقدان اللبت. والسماء والطارق طا موفر اللبت فتحامنو قاف لايش النقوم قلقل كبرى اللع. والطارق ان الالم وما أدراك مد منفصلنو أرادت همست حركة انسوالا أدراك تالي قلقل صورة اللع. أدراك وما أدراك مد طارق ما الطارق طا استعلاء تفخيم الله نزه شد الله تبقى ما أدرك ما وفرنا ربنا. النجم الثاقب النجم ننو غنى له الثاقب ثا كما وجه موتات اللبس ثاقب سن القلقرة كبرى النذر قال لن. إن كل نفس لما عليها حافظ إن كل إخفى النذر قال لن. نفس لما نفس بلن إظهارا نادرقون كسين كسرتين وهلا لام متوالنا إدغام نادرقال. إن كل نفس لما إدغام بغيره الناي هنا لما عليها حافظ ميم لاي شدها لنا لما بلن يازن نادرقوال لما عليها بلن أنفتن بثل حافظ. فلينظر الإنسان مما خلق فلينظر إخفى النذر قال لن. فلينظر الإنسان راك سرعتنا ليبلنا كتنا قال لن. فلينظر الإنسان مما خلق مما ملوغا مما بلو ميسبو سووشن ناقين لن مما خلق النلن مما خلق خلق من ماء دافق خلق من ماء إدغام بغنى النادر قال ماء بد متصل أم مستحركة سوالا. يخرج من بين الصلب والترائب يخرج من بين إقلاب النادر قال كانوا ساكن أبو هلا بام التوال الصلب صادو موفر نامة بك اللبت. والترائب المستحركة سوالا مد متصل. إنه على رجعه لقادر إنه هو مد صلة صغرى له رجعه زيهم قام مد صلة صغرى له على رجعه لقادر رايكتنا يقوم البث. يوم تبلى السرائر يوم تبلى السرائر سرائر من سوال أم استحركة رايكتنا يقوم البث. فما له من قوة فما له مد صلالة فما له من قوة ولا ناصر قوة ولا إدغام بغنى النادر قال. والسماء ذات الرجع والسماء سوالا ذات الرجع جيمون قلقلة صغرى النادر قال رامت بقى اللبات ذات الرجع بلو ميكروس وشنا سمالا عينونا تلوت مالتهم ذات الرجع بعين بسكنه منكمه. والأرض ذات الصدع والأرض ذات الصدع بترش على زيم قا عينال. والأرض ذات الصدي بلو ميكرو سوشن سمالا عينون تتوس مالتنا إيه خطأنا. والأرض ذات الصدع إنه لقول فصل إنه مد صلال إنه لقول فصل أنلم إنه لقول فصل وما هو بالهزل وما هو بالهزل إنهم يكيدون كيدا إنهم قلنا أن هذا قال يكيدون كيدا دابلا بمد العوض من قومه وأكيد كيدا وأكيد إنهم يكيدون كيدا وأكيد كيدا وأكيد بلو دالون ميسو بسو وشالو وواسكب ثوما ثنو يه خطانو وأكيد كيدا دالو بابا ما بچانو ميكرونجي كتلو واو نالة ترقو وأكيد كيدا عيبالا وأكيد كيدا فمهل الكافرين فمهل ها متبقى اللبات فمهل الكافرين كافرين أمهلهم رويدا أمهلهم رويدا هذا والله تعالى أعلم. السلام عليكم ورحمة الله وبركاته.